ምዕራፍ 3 ክፍል 4 የዘይቤ ምንነትና አይነት። ዘይቤ ለአገላለጽ ትኩስነትና ጥንካሬ ለመስጠት ሲባል ከመደበኛው የቃላት ፍቺ ወይም የቃላት አደራደር ስርዓት ይሆነኝ ብሎ ማፈንገጥ ነው። ዘይቤ አንድን ሁኔታ የሚገልጸው የቃላትንና የሐረጋትን ትርጉምና አገባብ ከተለመደውና በውል ከታወቀው ወጣ ወይም ለየት በማድረግ ለሐሳብ ላቅ ያለ ደረጃ ወይም ከፍታ በመስጠት ነው። ዘይቤ የሚፈጠረውም አንድን ባህሪ፣ ስሜት፣ ድርጊት፣ ሁኔታ፣ ሰው ወይም እንስሳ ከሌላ ነገር ጋር በማወዳደር በማመሳሰል የአንዱን ባህሪ ለሌላ በመስጠት ወይም በመለወጥ የአንድን ባህሪ በመቅዳትና አንድን ነገር በሌላ በመወከል ነው። ዘይቤ አንድን ሐሳብ፣ ድርጊት ወይም ሁነት የአንድን ነገር ቅርጽ ወይም ሁኔታ እንዲሁም የሰውን ባህሪ፣ ስሜትና መልክ አጉልቶና አድምቆ ለተመልካቹም ሆነ ለሰሚው ምናባዊ ፍስሐ በመስጠት የሚያቀርብ የአነጋገር ስልት መሆኑን ብዙ አዋቂዎች ይናገራሉ። ይህ የአነጋገር ስልት ጉዙ ንፋስ ነፍስ እንዲዘራ፣ ደብዛዛው ብሩህ እንዲሆን፣ ረቂቁ እንዲገዝፍ ከመርዳቱም በላይ ተገላጩ የስሜት ህዋሳትን ነክቶ ብሩህ ምስል በመፍጠር በአይነ ህሊና እንዲታይ፣ በዝነ ህሊና እንዲሰማ ወይም በእጅ እንዲዳሰስ ጣዕምና ለዛው እንዲታወቅ የማድረግ ኃይል አለው። ይህ ኃይሉ የሚለካው ደግሞ ተገላጩ ነገር በሰሚው ወይም በአንባቢው አእምሮ ተቀርጾ እንዲቀርና አይረሴ እንዲሆን ለማድረግ ባለው አቅም ነው። ማንኛውም ዘይቤ በደራሲው የምናብ ወይም የፈጠራ መንፈስ የሚፈጠር ሲሆን በአብዛኛው ደራሲው ለህይወት ባለው ንቁ ምልከታ ላይ የተመሰረተ ነው። ደራሲው ባደገበትና በኖረበት አካባቢ የሚገኙ የተፈጥሮ መልኮች፣ የሰዎች ድርጊቶችና እንቅስቃሴዎች፣ እንስሳት፣ አዋፍ እንዲሁም በህይወት ዘመኑ ያጋጠሙትና በውል የሚያስታውሳቸው ወይም የሚያውቃቸው ነገሮች ለዘይቤ ፈጠራ ከፍ ያለ አስተዋጽኦ አላቸው። በእነዚህ መሰረትነት ደራሲው ተጨንቆና ተጠቦ የሚፈጥራቸው ዘይቤዎች እሱ የታዘበውንና ስሜቱን ይበልጥ የነካውን በትክክል ለሌሎች ለማሳየት አቅም ያላቸው ይሆናሉ። በጥንቃቄም ከተመረጡ አልባሌውን ነገር ማዕረግና ከፍታ በመስጠት ለዛ ባለ ሁኔታ ማሳየት ይችላሉ። ደራሲው የሚገልጸውን ነገር በድምቀትና በክረት ያሳዩልኛል ብሎ የሚያምንባቸውን ዘይቤዎች ሲመርጥ ለብዙ ዘመን በቋንቋው ውስጥ አገልግሎት ከመስጠታቸው እና ከመለመዳቸው የተነሳ ዘይቤነታቸው እመፋቅ ደረጃ ላይ የደረሰና የነፈሰባቸውን መጠቀም የለበትም። እንዲህ ያሉት ዘይቤዎች ለዛቸው የተሟጠጠ ማራኪነታቸውና ስሜት ነኪነታቸው የቀዘቀዘ በመሆኑ ግመቺነታቸው ተራና ዝቅ ያለ ነው። ለምሳሌ ጠንካራውን ብረት ቀጭኑን ሲባጎ፣ ሆዳሙን ጅብ፣ ክፉን ሰይጣን፣ ቆንጆዋን ፀሐይ የመሰለች ሲባል እንሰማለን። እነዚህ አነጋገሮች የተለመዱና ዘወትር የቋንቋው ተናጋሪዎች የሚጠቀሙባቸው በመሆናቸው ዘይቤያዊ ደማቅነታቸውና ማራኪነታቸው ነፍሶበት እተራ ቃላት ምድብ ውስጥ የገቡ ናቸው ማለት ይቻላል። ስለዚህ ደራሲው እንዲህ የመሳሰሉትን ቢመርጥ ምልከታውን ተመርኩዞ አዲስ ዘይቤ ፈጠር አይባልም። የአገላለጽ ግመችነትን ለማግኘት ደግሞ ደራሲው በአዲስነት የሚያስገባቸው ዘይቤዎች መኖር ዋና ቁም ነገር ነው። ለመሆኑ ዘይቤ ከተራው አነጋገር ይበልጥ ግመች የሚሆነው በምን የተነሳ ነው? ለዚህ ሶስት አበይት ምክንያቶች አሉ። አንደኛው ዘይቤ ምስል ከሳች፣ ከተራው አነጋገር ከፍ ያለና የናረ በመሆኑ አስደሳች ስሜትን ሊፈጥር በመቻሉ፣ ሁለተኛ ረቂቁን ነገር ተጨባጭ በማድረግ የስሜት ቅርብነት እንዲኖር በማድረጉ፣ ሶስተኛ በጥቂት ቃላት ብዙ ሐሳብ ታጭቆ እንዲቀርብ በማድረግ ለግጥሙ የእምቅነት ባህሪ በማጎናጸፉ ነው። ዘይቤ በሁሉም የሥነ ጽሑፍ ዘሮች አገልግሎት የሚሰጥ ቢሆንም በሥነ ግጥም ያለው ተፈላጊነት የላቀ መሆኑ በአጽንኦት ይነገራል። ገጣሚው በጥቂት ቃላት ብዙ ለመናገር ሐሳቡን አምቆ ለማቅረብና ምስል ለመፍጠር የሚችለው በዘይቤዎች የተገለገለ እንደሆነ ነው። በአንድ ግጥም የተነገረው ሐሳብ ክረትና ማራኪነት ኖሮት አንባቢውን ወይም አድማጩን በስሜት እንዲመስጥ የሚያደርገውን ባህሪና አቅም የሚያገኘው በዘይቤ ነው። የዘይቤ አይነቶች ብዙ ናቸው። አንዳንድ ያነጋገር ስልት ምሁራን 250 የሚደርሱ መሆናቸውን ይናገራሉ። ነገር ግን እነዚህን ሁሉ ለይቶና ዘርዝሮ የገለጸ እስካሁን አይገኝም። ብዙዎቹ በጣም የተለመዱትንና ዋና ዋና የሚባሉትን ከ12 እስከ 15 የሚደርሱ ዘይቤዎችን ብቻ በማሳየት ይወሰናሉ። አለማየሁ ሞገስ የዘይቤ አይነት እጅግ ብዙ ነው፣ እኛ ግን ጀማሪን ከቅኔና ከዝሩ ጋር የተመሳሰሉ የሚያደናግሩትን ብቻ ጠቅሰን እናልፋለን በማለት 29 ዘይቤዎችን በመጥቀስ ምንነታቸውን አሳይተዋል። የተጠቀሱት 29 ዘይቤዎች የተለየ አፈጣጠርና ቅርጽ እንዲሁም አገባብ ያላቸው ራሳቸውን የቻሉና ለየብቻ የሚቀመጡ ልዩ ልዩ ዘይቤዎች ናቸው ማለት አዳጋች ነው። አንዱ የሌላው ክፍል ሆኖ ስለሚገኝ ቁጥራቸው ከ29 ዝቅ ማለቱ አይቀርም። በዚህ ክፍል በብዙ ደራሲያን ስራዎች ውስጥ የሚታዩትንና በጣም የተለመዱትን ወይም በውል የታወቁትን ዋና ዋና ዘይቤዎች መመልከት የዘይቤን ባህሪና አገልግሎት ለመረዳት በቂ ነው ተብሎ ይታመናል። በስፋት አገልግሎት ላይ ውለው የሚገኙትም አነጻጻሪ፣ ተለዋጭ፣ ሰውኛ፣ እንቶኔ፣ ምስያ፣ ተምሳሌት፣ አያዎ፣ ምጸት፣ ንቡር ጠቃሽ፣ በስመ ሐዳሪ፣ አሊጎሪ፣ ደጋሜ ድምፅ ናቸው። ቀጥሎ እነዚህን በዝርዝር እንመለከታለን። አነጻጻሪ ዘይቤ፣ ይህ ሁለት ነገሮችን፣ ሐሳቦችን፣ ባህሪዎችን፣ ድርጊቶችን በማነጻጸር ወይም በማወዳደር የሚፈጠር ዘይቤ ነው። በዚህ ዘይቤ ሁለቱ ተነጻጻሪዎች ከተለያዩ ጎራዎች የመጡና በአብዛኛው የተለያዩ ባህሪያት ያሏቸው መሆን አለባቸው። ነገር ግን የሚነጻጽሩበት አንድ የጋራ ባህሪ ይኖራቸዋል። በአነጻጻሪ ዘይቤ እንዲጎላ ወይም እንዲደምቅ የተፈለገው ነገር ተገላጭ ሲባል ተገላጩን አጉልቶ፣ አተልቆ ወይም አድምቆ ለመግለጽ የሚገባው ደግሞ ገላጭ ይባላል። በተነጻጻሪዎቹ መካከል መኖር ያለበት የጋራ ባህሪ ደግሞ ሰበበ ንጽጽር ተብሎ ይጠራል። በአንድ አነጻጻሪ ዘይቤ ተገላጩና ገላጩ በሰበበ ንጽጽራቸው ተቆራኝተው ምስል የሚፈጥሩትና አነጋገሩ ግመች የሚሆነው ሁለቱም በግልጽ የታዩ እንደሆነ ነው። አንደኛ፣ አማረ እንደ ተዋጊ በሬ እየተንደረደረ መጣ። ተገላጭ አማረ ከሰው ጎራ፣ ገላጭ ተዋጊ በሬ ከእንስሳት ጎራ። ሰበበ ንጽጽር መንደርደር። ሁለት፣ አለምነሽ ከተቀመጠችበት ኳስ ይመስል ነጥራ ተነሳች። ተገላጭ አለምነሽ ከሰው ጎራ፣ ገላጭ ኳስ ከቁሳቁስ ጎራ። ሰበበ ንጽጽር መንጠር። ሶስተኛ፣ ልጁ እንደ ተቆረጠ ዛፍ ይው ብሎ ወደቀ። ተገላጭ ልጅ ከሰው ጎራ፣ ገላጭ ዛፍ ከተክል ጎራ። ሰበበ ንጽጽር መውደቅ። ከፍሎ እንደተመለከተው ተነጻጻሪዎች አብዛኛውን ጊዜ ከተለያዩ ጎራዎች ነው የሚመጡት። አልፎ አልፎ ግን ከአንድ ጎራ የሆኑ ነገሮች ተነጻጽረው ለሐሳብ መግለጫነት ሲያገለግሉ ይታያል። ይህ ግን ምስል ሊፈጥር የሚችለው ተነጻጻሪዎቹ በጎራቸው የተለያዩ ባህሪያትን የሚያሳዩ በተለየ ሁኔታ ወይም በልዩ ስሜት ውስጥ ያሉ ሲሆን ነው። ነገሩን በምሳሌ እንየው። አንድ፣ ሽማግሌው እንደ ሰካራም ይወላገዳሉ። ተገላጭ ሽማግሌው ከሰው ጎራ፣ ገላጭ ሰካራም ከሰው ጎራ። ሰበበ ንጽጽር መወላገድ። በዚህ ምሳሌ እንደሚታየው ተገላጩም ገላጩም ከሰው ጎራ ናቸው። ገላጩ ግን በልዩ ስሜት ወይም ሁኔታ ውስጥ ያለ ነው። ስካር በመጠጥ ምክንያት በሰው ላይ የሚታይ ባህሪ በመሆኑ ያልሰከረውን ሰው ወይም ሽማግሌ አካሄድ ምስል በሚፈጥር ሁኔታ ለመግለጽ ገብቷል። ሁለት፣ ሀና እብድ ይመስል ጨርቋን ጣለች። ተገላጭ ሀና ከሰው ጎራ፣ ገላጭ እብድ ከሰው ጎራ። ሰበበ ንጽጽር ጨርቅ መጣል። በዚህኛው ምሳሌ ተነጻጻሪዎቹ ከሰው ጎራ መሆናቸውንና ገላጩ ግን በተለየ ባህሪ ውስጥ ያለ መሆኑን ያጤኗል። በተከታዩ ምሳሌ ደግሞ ተገላጩ የሕፃን ባህሪ ተሰጥቶታል። ተገላጩም ገላጩም ከአንዱ ጎራ ናቸው። አህመድ እንደ ሕፃን አለቀሰ። ተገላጭ አህመድ ከሰው ጎራ፣ ገላጭ ሕፃን ከሰው ጎራ። ሰበበ ንጽጽር ማልቀስ። ከላይ በተሰጡት ምሳሌዎች እንደሚታየው ተገላጩ እና ገላጩ በእንደ ወይም በመሰለ በመያዝ ነው የተነጻጸሩት። እነዚህ የማነጻጸሪያ ቃላት በዚህ ዘይቤ ሁልጊዜ በግልጽ መታየት አለባቸው። ከነዚህ በተጨማሪ ያህላል፣ ይፎካከራል የሚሉት የአማርኛ ቃላት ማነጻጸሪያ ሆነው ሊገቡ ይችላሉ። በስነ ግጥም ብዙ ደራሲያን አነጻጻሪ ዘይቤን ለሐሳብ መግለጫነት ይጠቀሙበታል። የዘይቤውን አገባብና የሚሰጠውን አገልግሎት ይበልጥ ለመረዳት ሶስት ግጥሞችን በምሳሌነት እናጢን። ከበደ ሚካኤል የሰው ልጅ የህይወት ጉዞ ከአበባ ጋር እንደሚከተለው አነጻጽሯል። ቆንጆ፣ ጎበዝ፣ ሀብታም፣ አዋቂ ተብሎ የአዳም ልጅ በመሬት እንደ አበባ በቅሎ አንድ እንኳን ሳይታይ ከመካከል ተርፎ ሁሉም ወዳቂ ነው እንደ አበባ ረግፎ። በዚህ ግጥም ሁለት አነጻጻሪ ዘይቤዎች አሉ፣ እንደ አበባ በቅሎና እንደ አበባ ረግፎ። ሁለቱም የሰው ልጅ ህይወት ጉዞ ለመግለጽ ገጣሚው የመረጣቸው ግመች የሐሳብ መግለጫዎች ናቸው። ገጣሚው የሰው ልጅ ህልውና ድሎትና ምቾት ከአበባ መብቀል፣ ህልፈተ ህይወቱን ደግሞ ከአበባ መርገፍ ጋር በማነጻጸር ስለ ሰው ልጅ መወለድ፣ መኖርና መሞት ያለውን ፍልስፍና አንጽሮ ገልጿል። ዘይቤው ማንኛውም ሰው ድሃም ሆነ ሀብታም፣ ፈሪም ሆነ ጎበዝ፣ ፉንጋም ሆነ ቆንጆ፣ አዋቂም ሆነ ደንቆሮ ከመሞት አይቀርም የሚለውን የግጥሙን ዋነኛ ጉዳይ ከአበባ ተክል መለምለምና ማማር እንዲሁም መጠውለግና መድረግ ጋር በማገናጀት ሀሳቡ ስሜት ነኪና ምስል ፈጣሪ እንዲሆን አግዟል። ሰይፉ መታፈሪያ ደግሞ እማማ በተሰኘው ግጥሙ እንዲህ ይላል። እንደ ታጠበ ሸማ እማማ እጥፍጥፍ ብላ ሳያውካት እቅፏን የሞላ ቁጭ ብላለች ከሳቱ ዳር በፍቅር። እማማ ደርባባ እንደ ቀትር አበባ ሰበር አድርጋ አንገቷን በትክታ ታስተውላለች ነበልባሉን ፉሙን ጉልቻውን። የጉልቻው ላይ በሰታቴ የጉልቻውን ላይ ጎመን ብጤ እና እንፋሎቱን ጎመን ብጤ ላለው ከቅፏ ከጉያዋ ጎመን ብጤ ለሷም አበባ መቼም እቤት የለም አይኖርም ለዘላለም ጡት ያልጣለ ማሙሽ ደበሽ ፍልፈል ቢጤ ነገር የቅፏ መስፈር ከጉያ ይድበሰበሰዋል ወደ ውስጥ ይፈለፍላታል ካንጀቷ ሊገባ ተመልሶ ጡቷን ጎርሶ እዚያው ሊኖር መለያየት ሳይኖር ከማማ እንጨት ሰበራ ስትሄድ ትልቅ ንግድ ለመኖር ውሃ ቅዳ ውሃ መልስ ነገር። ሰይፉ መታፈሪያ በዚህ እማማ በሰኘው ግጥሙ የተጎሳቆለች ችግር አቆራመዳት እናትን ነው የሚያሳየን። አቀማመጧ በችግርና በመከራ መድቀቅን መኮማተር ይናገራል። ልጇን ተስፋዋን የምኞቷን ማያ እቅፏ ውስጥ ወሽቃ በእናትነት ልዩ አይን እየተመለከተች በጣደችው ድስት ውስጥ የሚፍለቀለቀውን ጎመን በጉጉት ትጠባበቃለች። ጎመኑ የኑሮዋ ዝቅተኝነት ምልክት መሆኑ ነው። በግጥሙ ውስጥ ሁለት አነጻጻሪ ዘይቤዎችን እናገኛለን፣ እንደ ታጠበ ሸማና እንደ ቀትር አበባ። እሳቱ ዳር ተኮራምታ እንደ ተቀመጠች በአይነ ህሊናችን እንድናያት ነው። ገጣሚው በአነጻጻሪ ዘይቤው እንደ ታጠበ ሸማ በማለት አቀማመጧን የገለጸው እንደ ሸማው በችግር ኩርምትምት ሽብልል ብትልም ግን ንጽህናና ውበት ያላት መሆኗን እናስባለን። የተነጻጸረችው ከታጠበ ሸማ ጋር ነውና አዘንተኛና መከረኛ ሆና እንድትኖር ጉስቁልኗ ምን ያህል እንደ ጎዳት ይበልጥ እንድንገነዘብ እንደ ቀትር አበባ እጥፍጥፍ ብላ አንገቷን መስበሯን አሳይቶናል። ይችን ችግረኛ እናት የቀትር ፀሐይ ፈርታ ዘንበል ከምትል አበባ ጋር በማነጻጸር ለአበባዋና ለጎስቋሏ እናት ሰበበ ንጽጽሩ አንገት መስበር ነው። በሚከተለው ምሳሌ ደግሞ በሁለተኛው በሶስተኛውና በሰባተኛው ስንኝ አነጻጻሪ ዘይቤዎች መኖራቸውን ይመለከቷል። ወትሮም ከአንጀት አይደል እሱን መጠጋቴ፣ አውሬ መሳዩን ሰው ሙጥኝም ማለቴ፣ ነበልባል መሰለ አስፈራራኝ ቁጣው፣ ቅይዱ ጠበቀ ሰንሰለት ማሰሪያው፣ ለማን አቤት ልበል ለማን ገላጋይ፣ ከጎራው ለመውጣት ግብሩን እንዳላይ፣ እንደ ባህታዊ ዓለም እንደ በቃው፣ ወይስ ልግባ ጫካ ሁሉንም በትኜው። ተለዋጭ ተለዋጭ ዘይቤ የአንዱን ባህሪ ለሌላ በመስጠት የሚፈጠር የዘይቤ አይነት ነው። አንድ ቃል ወይም ሀረግ የአንድን ሰው፣ እንስሳ፣ ተከል ወይም ጉዝ አካል ባህሪ ቅርጽ ወይም ድርጊት ወስዶ ለሌላ በመስጠት ሐሳቡን በጎላ ሁኔታና በምስል ይገልጻል። ይህ ዘይቤ የማነጻጸሪያ ቃላት እንደ መሰለ በግልጽ አይታዩበት እንጂ በዘይቤ ባህሪው የማነጻጸር ነገር ያለበት ነው። አንደኛ፣ ፋጡማ ፀሐይ ነች። በዚህ ተለዋጅ ዘይቤ የተገለጸው የፋጡማ ውበት ነው። ፋጡማ ቆንጆ ነች ወይም ውብ ነች በማለት ፈንታ የፀሐይን ብሩህነትና ደማቅነት ለሷ በመስጠት ነው ዘይቤው የተመሰረተው። አገላለጹ ከተለመደው በማፈንገጥ ንረት ለማግኘት በቅቷል። አረፍተ ነገሩን በመለወጥ ፋጡማ ፀሐይ ትመስላለች ብንል ያነጻጸሪ ዘይቤን ቅርጽ ይዛል። የሐሳቡ ንረትና ምስል ፈጣሪነት ግን ያው ነው። ሁለት፣ አበበ ሲበላ ጅብ ነው። ይህ አረፍተ ነገር የምንረዳው የጅብን የአበላል ሁኔታ በአይነ ህሊናችን ለመቅረጽ እየሞከርን ነው። በተለምዶ እንደሚታወቀው ጅብ አብዛኛውን ጊዜ ሆዳም፣ አገስባሽ፣ አይመርጤ ነው። ይህንን የጅብ ባህሪ ለሰው በመስጠት መግለጹም የተለመደ ነው። አይመርጤነት ብሩህ ሆኖ ይታያል። አረፍተ ነገሩን በሌላ መልክ በማቅረብ ያነጻጻሪ ዘይቤን ቅርጽ እንዲይዝ ማድረግ ይቻላል። አበበ ሲበላ ጅብ ይመስላል። አበበ ሲበላ እንደ ጅብ ነው። ሶስተኛ፣ እጇ በረዶ ሆነ። አረፍተ ነገሩን የምንረዳው አስቀድመን የበረዶን ቅዝቃዜ በማሰብ ነው። ይህን አረፍተ ነገር በሚከተለው መልክ ስንቀይረው አነጻጻሪ ዘይቤ ይሆናል። ይህን አረፍተ ነገር በሚከተለው መልክ ስንቀይረው አነጻጻሪ ዘይቤ ይሆናል። እጇ እንደ በረዶ ይቀዘቅዛል። ብዙ ገጣሚያን ተለዋጅ ዘይቤን ሐሳባቸውን በጥቂት ቃላት አምቀው ለማስተላለፍና ምስል ፈጥረው ነገሩ እንዲታይ ለማድረግ ይጠቀሙበታል። ዮሐንስ አድማሱ ጀግና በተሰኘው ግጥሙ የጀግናን ባህሪ ሙያና ስብዕና በተለዋጅ ዘይቤ አድምቆና አክርሮ እንዲገልጾታል። የወለደችው እናት አምጣ፣ ለሙያ ሚውል ሰበዝ ግራምጣ፣ የሚያደባልቅ ዲቡን ከዲብ፣ ፈጥኖ የሚያረካ የቆንጆ ልብ፣ ክንዱ አንበሳ መቼ የሌላ፣ ለጠላቱ እግር ክፉ ሜክላ፣ አንደበቱ ጦር ቃሉ ምሳር፣ የሚቆራርጥ ሲሰነዘር፣ ወኒው ኃይለኛ ሰደድ እሳት፣ የሚለበልብ በሄደበት፣ ክንዱ ያንበሳ ቁጣው ግስላ፣ መካች የሌለው ደሙ ሲፈላ፣ ፍጥነቱ እንጂ ዛር የሰማይ ሲላ፣ ኮርቶ የነውረ ልቡ የሞላ፣ ጉልበቱ ሙላት የሐምሌ ጎርፍ፣ ከቶ አይደፈር አይታለፍ፣ ሲወለድ ብርቱ የአባቱ ልጅ፣ ባህር ሚያናውጥ የባህር መውጅ፣ የአገር ምሰሶ የአገር ወጋግራ፣ ደግፎ ሚኖር ከቀኝ ከግራ። ገና ከመነሻው ጀግናው ግራምጣ ተብሏል። ለስፌት እንደሚመረጥ ጠንካራ ሰበዝ በብርቱነቱ የሚመረጥ መሆኑን ለማመልከት፣ የአንበሳ ክንድ ደቋሽ ነው፣ ድባቅ የሚመታ አክምባሎ ሚያደባይ። ገጣሚው ይህንን የአንበሳ ክንድ ነው ለጀግናው የሰጠው በደማቅ ዘይቤው። ብዙ አይነት ጀግና አለ። ይህኛው ግን ለጠላቱ እሾህ ነው፣ ዘውትር የሚዋጋ የሚጠቀጥቅ። ተራ እሾህ በየቁጥቋጦ የሚገኝ ሳይሆን አጥብቆ የሚዋጋ እንደ ቆንጥር መከራ የሚያሳይ ክፉ አሜክላ የተባለው ለዚህ ነው። የጀግናው አነጋገር ቆራጥነቱ ደፋርነቱን ልበ ሙሉነቱን ያረጋግጣል። ቆፍጣና ልብ አሸባሪና ስል ነው። ቃሉ ምሳር ያለው ቆራጥነቱን ውሳኔው ወለም ዘለም የሌለበት መሆኑን ለማስገንዘብ ነው። የዚህን ጀግና ወኔ በዘይቤው ሰደድ እሳት ብሎታል። ሰደድ እሳት አንዴ ከተነሳ ብዙ አካባቢ ያነዳል፣ ያወድማል። ጀግናውም በየደረሰበት ቦታ ሁሉ ይህንኑ ነው የሚያደርገው። ጀግና ቁጡ ነው። ግስላ መባሉም ለይህ ነው። ፈጣንነት የጀግና ሌላው ባህሪ ነው። የሰማይ ሲላ ፍጥነትን የተሰጠው በሐምሌ ወንዞች በሚሞሉበት ጊዜ የክረምቱን ግርማ ሞገስና የበላይነት ጎርፉ ያመለክታል። ይህን የሐምሌ ጎርፍ እኔ ነኝ ያለ ጎበዝም በቀላሉ አይደፍረውም። ገጣሚው የሐምሌን ጎርፍ ጉልበት፣ ኃይለኝነት፣ ግርማ ሞገስ ለጀግናው አጎናጽፎታል። የሚያርበደብድ የሚያናውጥ መሆኑንም በባህር ላይ የሚነሳ ኃይለኛ አውሎ ንፋስ ወይም ማዕበል መሆኑን የባህር መውጅ ብሎ ገልጾታል። በዚህ ብቻም አላበቃም፣ ምሰሶ ወጋግራ ብሎታል። ሁለቱም ብርቱነቱን የሚያመለክቱ ናቸው። ሁለቱም አንድን ባለ ግርማ ሞገስ ቤት ደግፈው ተሸክመው ቀጥ ብሎ እንዲቆም የሚያደርጉ ናቸው። ይህን ባህሪያቸውን ገጣሚው ቀምቶ ለሳለው ጀግና ሰጥቷል። በተለዋይ ዘይቤ ጀግና የአገር ጠባቂ፣ የአገር ደጋፊ፣ ብርቱ አምድ መሆኑን እንድናስተውል አድርጓል። አሳ ሲጎረጉር ሲጎረጉር ሲጎረጉር ከዚያ ባህር አሳ ሊያጠምድ ከውሃ ውስጥ ከባህር ሆድ ይዞ ወጣ ዘንዶ። ዘንዶ ያልፈለገውን ያላሰበውን ነዶ። ሲጎረጉር ሲጎረጉር የሰው ልጆችን ልብ ባህር በአንድ ጊዜ ሰውም አውሬም በአንድ ጊዜ ማርም የሚመርም። ሲጎረጉር ሲጎረጉር የሰው ልጆችን ልብ ባህር መጣበት አውሬ ነገር ማር ሲሉት መራር መራር የሰዎች ልብ ባህር። በዚህ ግጥም ባህር አውሬና ማር በተለዋጅ ዘይቤነት የገቡ የገጣሚው ዋነኛ የሀሳብ መግለጫዎች ናቸው። የግጥሙ መነሻ አሳ ጎርጓሪ ዘንዶ አወጣ የሚለው ምሳሌያዊ አነጋገር ይመስላል። ሰዎችን ሙሉ ለሙሉ ማወቅ አይቻልም ነው የሚለው ሰይፉ መታፈሪያ። ባህር ሰፊ ነገር ነው፣ በውስጡ ብዙ ጉድ ይዟል። በባህር ውስጥ ያለውን ሁሉ ማወቅ ያቅታል። ሰውን የማወቅ ጉዳይም እንደዚሁ ነው። በሰው ልብ ውስጥ ብዙ ነገሮች ታጭቀዋል። ሁሉንም ማወቅ አዳጋች ነው። በሰው ውስጥ በጎም ክፉም አለ። ለዚህ ነው ገጣሚው ማር አውሬ ያለው በተለዋጅ ዘይቤው። ለተጨማሪ ምሳሌ የሚከተለውን የመንግስቱ ለማ አጭር ግጥም ይመለከቷል። ብርሌ፣ ወይኒቱ፣ ማርና ሎሚ ተለዋጅ ዘይቤዎች ናቸው። የአገር ልጅ አካሄድሽ ይምጣ አረማመድሽ፣ ጥርስ አገላለጥሽ ከከንፈሮችሽ፣ ትህትና ሻታ ላይ ከቅንነትሽ፣ አንገትሽ ብርሌ ወይኒቱ ማርነሽ። እቀፉኝ ቢል እንኳ ደግፉኝ አይልም፣ ምርኩዝ የማያሻው አቋቋመ መልካም ወጣቱ ጡትሽ፣ ጨዋታ ዘውታሪ ቀበጥ ነው ዳለሽ፣ ተረከዘ ሎሚ ጫማ የሌለሽ፣ ነይልኝ አገር ልጅ አውቃለሁ አለሽ። ሰውኛ የሰውን ልዩ ልዩ ባህሪያት ድርጊትና ችሎታ ሰው ላልሆኑ ነገሮች ለእንስሳት ለተክሎችና ለጉዛን በመስጠት የሚፈጠረው ዘይቤ ሰውኛ ይባላል። በዚህ ዘይቤ ሰው ያልሆኑት ሲበሉ ሲጠጡ፣ ሲያስቡ ሲናገሩ፣ ሲርባቸው ሲጠማቸው፣ ሲያዝኑ ሲተክዙ፣ ሲስቁ ሲጫወቱ፣ ሌሎችንም ሰብአዊ ድርጊቶች ሲፈጽሙ ይታያል። ከዚህም የተነሳ ተራራው አፌዘበት፣ ምድሪቱ ተራበች፣ አልጋው ስቅስቅ ብሎ አለቀሰ፣ ግድግዳው ሳቀ፣ ጨለማው ጥርሱን አገጠጠ፣ ድመቷ ዛተችበት ሲባል እንሰማለን። ከያኒው በሰውኛ ሀሳቡን በምስል ለመግለጽ የሚመርጣቸው የሰው ባህሪያት እንዳውዱና እንደሚባለው ነገር ይለያያሉ። አፈታታቸውም ይህንኑ አገባባቸውን ተመርኩዞ ነው የሚሰጥ። ሰውኛን ይበልጥ ለማወቅ ለአብነት ያህል ሶስት ግጥሞችን እናጢን። ጸደይ ልትመጣ ነው ደገሰች አበባ፣ ቁንን ተሰናድታ አቀረበች ኮልባ፣ አደይም ጀመረች ቀይ ቀለም ትቀባ፣ በለስ ከተፋለች ሰውነቷን ታጥባ፣ ከወይኒቱ ጋራ አዳራሽ ልትገባ፣ መሬት አነጠፈች ለምለም እሳርን፣ ምድር ጎዘጎዘች ቅጠል ምንጣፍን፣ በጣም ደስ እንዲላት መኖሪያቸው ደን፣ በአመት የምትመጣ ወይዘሮ ጥቢን፣ ጅረት ስታቀብል የጠጁን በተሃ፣ ምንጭ ይዛ ደረሰች እጅግ የጠራ ውሃ፣ መታጠቢያም ይሆን ደግሞውን የሚጠጣ ወይዘሮ ልምላሜ በጽጌ ስትመጣ። ይህን መሰናዶ አይታ ጽጌሬዳ በጣሙን ገረማት መሰላት እንግዳ፣ አጋም ድንገት ደርሶ ሁሉም ሲሰናዳ፣ ዞሮ እየነገረ ለዘመድ ለባዳ፣ ካብታ ጋር ሆኖ በሳቅ ሊፈነዳ። የጸደይ ወራት ድምቀትና ልምላቤ የአበቦች መፍካትና የወንዞች መጥራት ነው የተገለጸው። በጸደዩ ወራት የሚያንብቡትና የሚፈኩት እጽዋት የሰው ባህሪያትን በመላበስ ስሜትን በሚስብና እንደ አበቦች ፍካትና ድምቀት በሚማርክ ሁኔታ ተገልጸዋል። ተክሎች እንደ ሰው ሲደግሱ፣ ሲቀባቡ፣ ሲቆነጁና ሲተጣጠቡ እናያለን። በቅናትና በውድድር መንፈስ ለመማማርና ለመድመቅ ሲጣጣሩ እናያለን። በመገረምም ሲስቁ እናስተውላለን። ዘይቤው የጸደዩን መምጣት በጉጉት የሚጠብቁ እጽዋትና ጅሮጆክቶች የሚያደርጉትን መሰናዶ በአይነ ህሊናችን እንድንመለከት እናም የወራቱን ድምቀትና ጥራት እንድናስብ ያደርገናል። ገጣሚው በመረጠው ሰውኛ አደይ ቀለም ስትቀባ፣ በለስ ገለዋን ስትታጠብ፣ ጅረት ጠጅ ይዛ ስትቀርብ፣ ጽጌሬዳ በዝግጅቱ ስትደነቅ፣ አጋም ለሁኔታው ድንገት ብቅ ሲልና ካብታ ጋር ሲስቅ ማሳየት ሆናል። እጽዋቱ በወራቱ የሚኖራቸውን ባህሪ በመመርኮዝ ለጉዳዩ ንረት በማጎናጸፍ ሀሳቡን ገልጿል። ቀጥሎ በሰፈረው የመቅደስ ጀንበሩ ግጥም ደግሞ ብዕር እንደ ሰው የማልቀስ ባህሪ ተሰጥቶት እናገኛለን። እሱም አለቀሰ። አለቀሰ ብዕር በዱልዱም ቢቀርጹት ብዕር አለቀሰ። እቁር ቀለም ሳይሆን ደም እያፈሰሰ ያላሰበው ሲጻፍ ያሰበው ተውጦ እውነት ሲጨነግፍ እብለት ሲታይ በልጦ ውሸት ነፍስ ዘርቶ ደምቆ ገዝፎ ጎልቶ ሲባባሉ አበጀህ በእንባው ሲጠቀሙ ቅጥፈት ሲሆን ቤቱ ህጉ መገጥቀጡ መላ መጀምጀሙ ቢሰለቸው ጊዜ አታካች ስብከቱ እቁር ቀለም ሳይሆን ደም እያፈሰሰ ብዕር አለቀሰ። በሚቀጥለው ግጥም ደግሞ የሸክላ ድስትና የብረት ድስት የሰው ባህሪ ተሰጥቷቸዋል። አንድ ቀን ብረት ድስት ሸክላ ድስትን አለው፣ እኔን ነው በሁሉም መልክህ የሚመስለው። ወንድሜ ነህ እኮ ባታውቀው ነው እንጂ ከዛሬ ጀምሮ እንሁን ወዳጂ። እኔን እንደ መቅረብ መሸሽ ለምን ነው? አካሌ አካላትህ የእኔ ቤት ያንተም ነው። አሁንም በልተነስ የእኛ ፍቅር ይጥና፣ ሽር ሽር እያለን እንናፈስና መፋቀራችንን ይልን ሰው ሁሉ የማንተዋወቅ ለምን ነው መምሰሉ? አጥቂ ይመጣብህ ዘሎ የሚማታ እኔ ሆነሃለሁ ኃይለኛ መከታ። ለፀሐይ ላቧራው እየሆንኩህ ድንኳን እደግፍሃለሁ ቢያነቅፍህ እንኳን። በደካማነቱ ቅር እያለው ሆዱ ተነሳ ሸክላ ድስት አንድነት ሊሄዱ። 100 እርምጃ እንደ ተራመዱ በድንገት ተጋጩ አቶ ብረት ድስት። እንደ ረጉ ቆሙ ያለ አንዳች ጉዳት። የሸክላ ድስት ግን በፈራው ጎዳና ተሰብሮ ወደቀ እንክትክታልና። እንቶኔ በአጠገብ የሌለን ሰው ወይም ሰው ያልሆነ ነገር በቅርብ እንዳለ እንደሚሰማና መልስ እንደሚሰጥ በመቁጠር ጥያቄ በመጠየቅ በመማጠን በማወያየት በመውቀስ በማስተዛዘን ወይም በማሳሳቅ ላይ የሚመሰረት ዘይቤ ነው። አንደኛ አጫውተኝ እንጂ ተራራው፣ ሁለተኛ ምነው አዲስ አበባ ጭንቅሽ በዛ፣ ሶስተኛ እባክህ አባቴ ውቃቢ ተለመነኝ። እነዚህ ለአብነት የተደረደሩ ሶስት አረፍተ ነገሮች እንቶኔ ናቸው። ሰው ያልሆኑ ነገሮች ሲለመኑ ሲጠየቁ ያሳያሉ። እንቶኔ በዚህ በመጠየቅ በማወያየት በመለመን ባህሪው ከመለየቱ በስተቀር ሰውኛ ነው ማለት ይቻላል። ገጣሚያን ይህንን ዘይቤ በግመቺነቱ የተለያዩ ስሜቶቻቸውን ለመግለጽ ይጠቀሙበታል። አበራ ለማ ቀጥሎ በሰፈረው ግጥም ፀሐይን ምን ነው ምን አደረገሽ እያለ በመቆጨት ያናግራታል። በፈጸመችውን በደል ጥፋተኛ ነሽ እያለ ይወቅሳታል። ያለ ጊዜዋ ያለ ወቅቷ መታ ያደረሰችውን መከራና ጭንቅ በመደርደር አምርሮ ይወቅሳታል። ግጥሙ በወሎና በትግራይ የደረሰውን ድርቅ በድርቁም ምክንያት በህዝቡ ላይ የደረሰውን ጉስቁልናና እልቂት የሚገልጽ ይመስላል። ምን ነው ፀሐይቱ፣ ምን ነው ደማቂቱ፣ ያለ ወትሮሽ መጣሽ ያውን በጠዋቱ ያውን በጥቅምቱ፣ ሳንበላ ከሸቱ ሳንጠጣ ከግቱ፣ ህይወቱን ኮነንሽው ወሎን አስተኛሽው፣ ትግሬን አሸነፍሽው ቀን በቀን በላሽው፣ ያውም አስተኝተሽ እጅግሩን ገንዘሽ፣ ድንጋይ አንተርሰሽ አሸዋ አከናንበሽ፣ ውስጥ አንጀቱን ሰርስረሽ ወገኔን በላሽው፣ ፀሐይቱ ጨከንሽ የእሳት ላንቃ ተፍተሽ ወገኔን በላሽው፣ ስጋውን ከተፍሽው ቀን በቀን ጦር መዘሽ፣ ጨረርሽን ሰብቀሽ የሰውን ወገን ፈጀሽ። ሌላው ገጣሚ ደግሞ አክሱም ላይ የቆመውን ሐውልት እባክ ተናገር እያለ ምስክርነት እንዲሰጥ ያስጨንቀዋል፣ ይወተውተዋል። ተናገር አንተ ሐውልት አንተ አክሱም ያለኸው፣ እስከ ዛሬ ድረስ ብዙ ጉድ ያየኸው፣ አንተ ሕያው ደንጋይ ብዙ ያሳለፍከው፣ 3000 ዘመናት እዚያ ተገትረህ እስቲ ያየኸውን ንገረኝ ዘርዝረህ፣ እኔ ብዕር ይዤ ታሪክ ልጻፍልህ። ንገረኝ ንገረኝ አንተ ጥርብ ድንጊያ እስካሁን የቆምከው ሁሉን አርገትብያ ተናገር አንተ ወልት ታሪክ የኢትዮጵያ ያነጸህ መሐንዲስ ያሳነጸህ ንጉስ እነዚያ የሰሩ ላባቸው እስኪፈስ ያቆመህ መሳሪያ ሳትሰበር ሳትፈርስ እነዚህ ሁሉ አልፈው በፍጹም ተረስተው ምን ልትሰራ ነው አንተ የተገተርከው ተናገር አንተ ወልት አክሱም ላይ የቆምከው በሞቴ ንገሪኝ ተናገር አንተ ወልት እንደምን አቆሙ ጠረቡስ እንዴት ንገረኝ ምስጢሩን ዛሬ እንድንሰራበት ታዲያ ያ ሁሉ ቀት ያ አንተን የሰራ የት ገባ ንገረኝ እስቲ በል ኳውራ ተናገር አንተ ወልት ማንንም አትፍራ አንተን ያነጹ ጆች አንተን የጠረቡ ንገረኝ አንተ ወልት የት ገቡ ጠበቡ በልስቲያት ሸሸኝ ንገረኝ የት ገቡ ተብለ ይሆን ወይ ለሰው አትናገር ያንተን ጊዜ ጥበብ ያንተን ጊዜ ምስጢር ይበልጥ ተሰርቶ እንዳትፎካከር ጡብ ድንቅ እየተባልክ አንድ ብቻ አንተ ብቻ እንድትኖር ንገረኝ አንተ ወልት ግድ የለም ተናገር ቀጥሎ የሰፈረው ምሳሌ ደግሞ ጽጌረዳን ነው የሚያናግረው እባክሽ አናግኝ ለምን ዝምት ያለሽ ይላታል ጻፊው ጽጌረዳይ የኔቱ ተናገሪ ምንድነው ምክንያቱ እስቲ አፋውጥተሽ አስረጅኝ እባክሽ በማዓዛሽ አጫውሽኝ ለምን ይሆን ጽጌረዳይ ዝምታሽ ምን ነው ምስጢራችንን እረሳሽ ጽጌረዳይ አንዴ ብታናግሪኝ ደግ ነበር ምኞቴ ቢፈጸምልኝ ጽጌረዳይ ትንሽቱ ለጋ ደማቂቱ ድንቅነሽ ብየሻለሁ ውድነሽ ልሻለሁ አበባ ደማቂቱ ጽጌረዳው ቢቱ ባክሽ አናግሪኝ አፈውጥተሽ አጫውቺኝ ጽጌረዳ ግሩም ሽታ አለሽ የተለየ ሹክሹክታ ልትፋ ጽጌረዳ ላንቺ ልሷ ልሙት ላንቺ እስክትናገሪ አፍ እስክትፈቺ